إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا فألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان ذلك بأنهم شاقوا الله ورسوله ومن يشاقق الله ورسوله فإن الله شديد العقاب ذلكم فذوقوه أن للكافرين عذاب النار إذ يوحي ربك إلى الملائكة أعونا بتسمار جثاء ودملائكو الشو يميك التلو انتزال النام مريا يستلع لفمعونون التوسع الشهولة أني معكم إني لكنا انتجارنا إنا فثبتوا الذين آمنوا النزيان أمان يهونوا تنسوا الشهدنا الرزاقوا الشهو قلوا مريا ستاشو فألقي في قلوب الذين كفروا الرعب النزياك هديب أولو السوى الشلبونا والسفرات لنا شبر انسالت لباتشو الكرم فضربوا فوق الأعناق نا أنجت أنجتاتشو بلواتشو وإنك أنجتاتشو بلأياد لهم كفل مالت راس راساتشو بلواتشو وضربوا منهم كل بنان اندوم دقمو يجوشاتشو انتقاط الشعب أتكاتكاتشو أرقفاتشو بلوا لجوما مريا بمسكت يلاكاتشو ناب وجيو اندستاتفو يادرقهم هونون أتساو السويلة እንግዲህ መላእክቶች ብዙ ነገሮችን ይሰራሉ ከዛ በፊት ግን ጦር መሳሪያ አንስተው በሰው ላይ የዘመቱበት ጊዜ አልነበረምና የሰላም ቢስለለላቸው መጀመሪያ እንዳይባቡ አይተው ሰምተውት ማያውቁትን ነገር ፍሩ ይችላልቸው እንዳይከብዳቸው አላህ Subhanahu Wa Ta'ala መመሪያ ሰጣቸው አንኒ ማአኩም መጀመሪያ እኔ ከናንተ ጎን ነኝ እኔ አይዟችሁ አላህ ሲል እንዳይፈሩ አደረጋቸው ማለት ነው ሄደው እንግዲህ ወደ መሬት ወርደው ሙእሚኖችን ዲጋፍ እንዲሰጡና እንዲያበረታቷቸው ማዘዘ ማለት ነው። በጦርነቱ በሚጀመርበት ጊዜ ግን እነዚያ ካፊሮች እነሱን የማያጠቋቸው መሆኑንም ማረጋገጠ። ምክንያቱም መጀመሪያ ሞራላቸውን አዳሽቀዋለው ሰውልቂ ፊቁሉቢ ለዲነ ከፈሩ ሩአዳ በነዛ በካፊሮቹ ልቦና ውስጥ ፍርሃትንና ሽብርን አስገባባቸዋለው አይመክቷቸውም ማለት ነው። እንደገና ያመታቱን ሁኔታም ደግሞ ስለማያውቁ ከዛ በፊት ምን ያካል ክፍል እንደሚመቱም በግልጽ ነገራቸው አንደኛ አንገት አንገታቸውን እንዲመቷቸው ወይም ራስ ራሳቸው ላይ አነጣጥረው እንዲመቱ አዘዛቸው ማለት ነው በተጨማሪ ደግሞ እጆቻቸው ጫፍ ማለትም መሳሪያ የጨበጡበትን ጣታቸውን መሳሪያው ጋራ እንደተጣመረ እንዲያረጉት አደረገ እንግዲህ ጥላትን ለመግደል የተፈለገ እንደሆነ ወሳኝ ቦታ አንገት ነው ወይም ጭንቅላት ነው ማለት ነው ለማማረክ የተፈለገ እንደው ደግሞ መሰረ የሚይዝበትን እጁን ከተረገፈ ጣቱ ከተመጣ ወዳውም ያው ተቆጣጥሮ ስር ይወድቃል ማለት ነው። በዚህ መልኩ እንዲዋጉና እንዲያጠቁ ልዩ ዝርዝር መመሪያ ሰጣቸው ለመላእክቶች ማለት ነው። በዛ መሰረት መጥተው ነው የተዋጉት መላእክቶች። ዛሊክ እና እነዚህን ካፊሮች በመላእክ ኃይል እንዲያድርገ ለመታቸው የቻልኩበት ምክንያቱ ምንድነው ብትሩ ያንንም ሸዋቁላህ ወረሱለሁ አላህን ጌታቸውን ተቃራኒ ሆነዋል ማለት ነው። እና አላህ Subhanahu Wa Ta'ala የላከላቸውን መመሪያ አንቀበልምና ነብዩን አንከተልም በማለት በአላህ ላይ አንገራጠዋል። እንዲሁም ደግሞ መልእክተኛውንም አመጸዋልና በዚህ ሳቢያ ነው እነዚህን ሰዎች በመላእክት ኃይል እንዲመቱ ያደረኳቸው ይላል። ወመን ሻቂቅ ኢላህ ወረሱለሁ አላህንና መልእክተኛውን የሚጣረሩ የሆኑ ኃይሎች ፈኢነላህ ሸዲዱል ዒቃብ አላህ ቅጣቱ ብርቱ ነውና በዚህ መልክ ነው ከፈለገ የሚቀጣቸው ማለትንም ለማሳየትና ለማረጋገጥ አስቦ ነው የቀጣቸው ይላል። ዳሊኩም እና በእናንተ በኩል እንግዲህ ሊፈጸም የሚገባው ሁኔታ ይህን ይመስላል ባላቸው ሙሽሪኮችን በዙቁ በገዛ ስራችሁ ነውና የዛ አይነት ውጤት ሊመጣባችሁ የቻለው በሉ የስራችሁን ውጤት ቅመሱ ተቋደሱ ባላቸው ወአነ ሊልካፊሪነ አዛበና እና እናንተ ካፊሮች አሁን በዚህ በጦር ሜዳው መሸነፋችሁ ብቻ ሳይሆን ገና ደግሞ በመጪው ዓለም በአኺራ የእሳት ቅጣት ተዘጋጅቶ የሚጠብቃችሁ መሆኑንም በተጨማሪ እወቁ ብላ አስረዳቸው ይላል ነብዩ። ያ أيها الذين آمنوا إذا لقيتم الذين كفروا زحفا فلا تولوهم الأدبار ومن يولهم يومئذ دبره إلا متحرفا لقتال أو متحيزا إلى فئة فقد باء بغضب من الله ومأواه جهنم وبئس المصير فلم تقتلوهم ولكن الله قتلهم وما رميت إذا رميت ولكن الله رمى وليبلي المؤمنين منه بلاء حسنا إن الله سميع عليم ذلكم وأن الله موهن كيد الكافرين يا أيها الذين آمنوا إن أنت بجتاتشونا بمبتو يا أمنا الشوزنوشوي إذا لقيتم الذين كفروا النزيان كهدي يغنوا طلعت وشاشون بطر ميدا بغنبار بمتقنان يبتدين زحفا يتكماتشونو كبزات عشو يتنسى ذك باشا غاري في التاجو مريت إذا يميان فاككو وإن الرس مسلو بمتاجو بردزي صلاة واللوهم الأربار بفرحات الجربة ستاشو انجات تششو عشو تتنككو بلا عشو إلا انجري طلعت قطروا بزاننا ጦሩ ባየለ ቁጥር ያስፈራልና ጥላቶቻቸው የፈለገውን ያህል በርተውና በርክተው ከብዛታቸው የተነሳ እንዳው መሬት ላይ የሚርመሰመስ መስለው እንኳን ቢታዩ እንዳሸዋ ፈርታችሁ ወደኋላ እንዳታፈገፍጉና እንዳትሸሹ ተጠንቀቁ ባላቸው ይላል። ወመን ይወልህም የመኢድን ድብረው በዛለት ጀርባውን የሚሰጥና የሚሸሽተው ካለ ጥላቶች በዙ ብሎ ኢላ ሙተሐሪፈ ሊቂታሊን ለጦርነቱ አመች ቦታ ለመቀየትና ለራሱን ለማስተካከል አስቦ ካልሆነ በስተቀር አሁን ሙተሐይዘን ኢላ ፊአቲ ወይም ደግሞ ሌላ የሱን የሚረዳው ወገኑ የወገን ጦር ሂዶ እሱ ጋራ ለማበረና ኃይሉን ለማጠናከር አስቦ ካልሆነ በስተቀር ፈጠባ አብዱብ ሚንላህ ከዚህ ውጭ ያለው አፈፋጅና ሽሽተኛ ከአላህ የሆነን ቁጣ ይዞ እንደሚመለስ ነው ብለህ ንገራቸውና አስጠንቅቃቸው። የዛ አይነት ቁጣ ደግሞ ከደረሰ ወመዋሁ ጀሃነም የዛ አይነቱ ሰውዬ መኖሪያው ጀሃነም እንደሚሆን ነው። ተጦር ሜዳ መሸሽ ከከባዶቹ ወንጀል የሚቆጠር ነውና ወቢሰል መሲር ጀሃነም ደግሞ ለእንዲህ አይነቶቹ ፈሪዎችና ሽሽተኞች ምን ትከፋ የሆነች መመለሻ ናት ይላል። እና እንግዲህ ሙእሚን መጀመሪያ አቋሙን መገምገምና ማስተካከል ግንባር ከመድረሱ በፊት ነው። አንድ ጊዜ ፍጥጫ ላይ ከተደረሰ በኋላ ምንም አቅሙ ጥቂት ቢሆን የጥላቱ ብዛትና ኃይልም እጅግ አስጊ ቢሆንም እንኳን ወደ ኋላ መሸሽና ማፈግፈግ አይገባውም። ግን ማፈግፈግ ሲባል ለመሸሽ ሳይሆን አመች ቦታውን ለመያዝና ራሱን ለማስተካከል ወይም ደግሞ ሌላው ጓደኛ ጦር ጋራ ለመቀላቀልና ለማጠናከር ከሆነ ይሄን ደሽታ አይቆጠርም። አለበለዚያ እንደ እግሩን ነቅሎ ለመሸሽና ለማምለጥ አስቦ ከሆነ የሚመለሰው የአይነቱ ሽሽተኛ የአላህን ቁጣ ሸምቶ ይመለስና በመጨረሻም ጀሃነም ሰለባ እንደሚሆን ነው። ጀሃነም ደግሞ በጣም አይከፉ የከፋች መመለሻ ናትና ይሄን ወቁና ተጠንቀቁ ባላችሁ ይላል። ፈለም ተቅቱሉሁም እና በዚህ መልክ እንግዲህ ለመላእክቶችም ለሰዎችም ተገቢውን መመሪያ ከሰጠና ጦርነቱ እንደተጠበቀው በጥሩ ሁኔታ ተተጠናቀቀ በኋላ ሰዎች ናቸውና በኋላ እኔ ነኝ ይሄን አይነት ጥይት ያመጣሁት እኔ ነኝ የሚል ፉክክር ተፈጠረ ይባላል። እና በግንባር ያለው ጦር ወጣቱ ክፍል ነውና እኛ በሚገባ መመሪያውን አክብረን በመንቀሳቀሳችን ይህን ድል አዘግበናል አሉ። ከኋላ ያሉት ኃይሎች ደግሞ እኛ ከጀርባ ስለጠበቅናችሁና ኃይላችሁ ስለተጠናከረ ነው የሚል ክርክር ተነሳ። ይህ ጊዜ አሁንም እንዳይሳሳቱና አቅጣጫቸውን ትተው እንዳይሄዱ አላህ ባጭሩ ሲገድባቸው ሁላችሁም ጥላቶቻችሁን አልገደላችሁም ረፉ አላቸው። ወላኪን አላህ ቀተለሁም ግን አላህ ሱብሃነሁ ወተዓላ በሰጣችሁ ሁለገብ ድጋፍና እርዳታ ነው የገደለላችሁ። እኔ ባልከታተለውና ነገሩን ባላጠናከረው ኑሮ የሁላችሁም ኃይል ቢረባረብ ለዚህ አይነት ውጤት አያበቃም ነበር ማለት ነው። ወማራይተ ኢድረመይተ እንኳን የናንተን ነገር ተውትና ነብዩ እንኳን በራሳቸው አንድ ሙዕጂዛ ሰርተው ነበር በዛው የሳቸው እንኳን ሳይቀር ነፈየባቸው ማለት ነው። ባቸው እንግዲህ ጦርነቱ ተፋፍሞ በሚጀምርበት ጊዜ እሳቸው በግንባር እንዳይሳተፉ ሰሃቦች ከልክለዋቸዋል። የመጀመሪያ የድል መሞከሪያ ስለሆነ አንቱ እዚህ ላይ አንድ ችግር ቢደርስብህ በቀላሉ እንወድቃለን፣ ምናልባት ከተሳካልን መልካም፣ ካልሆነም ደግሞ አንቱ እዛ ከተማ ወዳለው ኃይል ኩዲዮት የበለቁና መልሶ በሁለተኛ ዙር ታጠቁ ይሆናል ብለው ከልክለዋቸው ስለነበረ እሳቸው ባሻጋሪ እያዩ ዱዓ ያረጉ ነበረ፣ እንደገና መመሪያ ደግሞ ይሰጡ ነበረ። ባሻጋሪ እገሌ በዛ ቅደም አንተ በዛ ውረድ እያሉ መመሪያ በመስጠት ላይ ነበሩ። እና ለመወርወር እንግዲህ የሚደርስበት ቦታ እርቀት ላይ ስላልሆኑ በመጨረሻ ውጊያው ሲፋፋም ግን በጣም በከፍተኛ ስሜት የሚያረጉትን ሲያጡት ከመሬት አዋራውን አሸዋውን ይዘገኑና ሻቲል ውጁህ ብለው በደመ ነፍሳቸው ወረወሩ ይባላል። እንግዲህ በመንፈሳቸው እነሱ ጋር ለመቀላቀል አዋራን ስተው ረጩ። ይህ አዋራ እሳቸው በሚረጩት ጊዜ በአየር ላይ ሄደና በአላህ ተአምር በጥላቶቻቸው አይንና አፍንጫ ተሰከሰከ ይባላል። ባንዲት እንግዲህ ትኝ ባንዲት ትርኝ የተወረወረች አዋራ ለዛ ለሽጦር በቃች ይባላል። እና አይናቸው ሙሉ ሲገባባቸው ባፍንጫቸው ሲገባ አይናቸውን እያጭሞቀሞቁ እንት ሲሉ ወዳውኑ ነፍሳቦች ተስር እየደረሱ መላእክቶች ጋራ በመተባበር ይከፈጥፋቸው ገባ። ፋታ ሲያሳጥቋቸው ውጥንቅጣቸው ወጣና ለመሸሽ ተገደዱ ማለት ነው። ስለዚህ እንግዲህ ነብዩ ያንን አፈር የወረወሩት አፈሩ ደርሶ የሰዎች ነኝ ያጠፋና ግን ያመጣል ብለው አስበው አልነበረም። ለፋቦቻቸው ያላቸውን ጉጉትና ጥንቀታቸው ለመግለጽ ነበር ያደረጉት። እና አንተም አዋራረቅሽ አይናቸውን አጨናውሽ ነው ለዚህ ውጤት ያበቃዋችሁ ብለህ እንደሌሎቹ አንተም ጉራ እንዳትናገር። አንተ እንኳን የረጨው አዋራ ብዙ ውጤት ያመጣም እንኳን አንተ ረጨህ እንጂ አላደረስከው። እኔ ነኝ እዛ ቦታ ድረስ ሂዶ የሰዎችን አይን ሞልቶ እንዳጨናውሳቸውና ለውድቀት እንዲበቁ ያስቻልኩት ይላል። ወላኪን አላህ አረማ ጀናንተ ወረወርከውን አዋራ አላህ ነው እዛ ቦታ ወሩር ብሮ መጀመሪያም ያሳወቀ ከወረወርከውን በኋላ እንዲደርስና ስራውን እንዲሰራ ያደረኩት ይላል። ወልዩል ሙእሚኒና ሚንሁ በላአን ሐሰነን እና በዚህ በተደረገው ሁለገብ እንቅስቃሴ ሙእሚኖችን መልካምና ውብ የሆነን ጸጋ ሊለግሳቸው ፈልጎ ነው። እና መላእክቶቹም በመንጣታቸው አንተም የረጨው አቧራ ጥላት አይንና አፍንጫ ሄዶ በመሰክሰኩ ሙእሚኖችም ደግሞ ሳይፈሩና ሳይባቡ በጥንካሬ በመታገላቸው በዚህ በተጠናከረ እንቅስቃሴ ሙእሚኖችን ታይቶ ተሰምቶ የማያውቅ ዲን በማስጠበቅ ሊያስደስታቸውና ሊያመረቃቸው ፈልጎ ነው ይላል። እነላህ ሰሚዑን አሊም አላህ የሚባለውን ሁሉ ሰሚ የሚታሰበውንና የሚደረገውን ሁሉ አዋቂ የሆነ ጌታ ነውና በአጠቃላይ የሁላችሁንም እንቅስቃሴ ፍሬያማና ውጤታማ ያደረገው እርሱ ነው እንጂ እኔ ነኝ እንዲያረኩት እኔ እንዲባል ኑሮ እንዳይመጣም ነበረ እያላችሁ እስበርሳችሁ መደናፋትና መፎካከር አይገባችሁም አቁሙ በማለት አሁንም እርም ታደረገላቸው ማለት ነው። እናው መድረሳ ነው እዛው እየተዋጉ እዛውም ትምህርት እየወሰዱ አቋማቸውን እያስተካከሉ እንዲሄዱ ነበር የሚያደርጋቸው ማለት ነው። ዳሊኩም እና የጦርነቱ ሁኔታ እንግዲህ ይህንን ይመስላል። ወአንላህ ሙሂኑ ከይድል ካፊሪን በአጠቃላይ አላህ የካሃዲዎችን ተንኮል የሚያሞሽና የሚያመክን በመሆኑ እነሱ ባላቸው አቅምና ኃይል ትክክ በጣም ከፍተኛ ብልጫ ነበራቸው። ግን እነሱ ባላሰቡትና ባልገመቱት መልክ የእነሱን ተንኮልና ደባ እንዲያርጎ የሚያሞሽና የሚያመክን የሆነ ጌታ በመሆኑ ለዚህ አይነት ውጤት አበቃቸው ይላል። إن تستفتحوا فقد جاءكم الفتح وإن تنتهوا فهو خير لكم وإن تعودوا نعود ولن تغني عنكم فئتكم شيئا ولو كثرت وأن الله مع المؤمنين يا أيها الذين آمنوا أطيعوا الله ورسوله ولا تولوا عنه وأنتم تسمعون ولا تكونوا كالذين قالوا سمعنا وهم لا يسمعون إن تستفتحوا فقد جاءكم الفتح ካሁን እንግዲህ ሙእሚኖችን ነበር ያናገረ የመጣው። አሁን ደግሞ ወደዛኛው ካምብ አዞረና አፍሬውን ስለ ካፊሮቹ ሊናገር ነው ማለት ነው። እናንተ ደግሞ የካፊር ቡድኖች አለና ቡጀለን እርዳታ ብትጠይቁኝ ይሄውና በጠየቃችሁት መሰረት ፈቀርጃ አኩሙል ፈትሁ እርዳታው መጥቶላችኋል ደረሳችሁ አይደለም በማለት አሾፈባቸው ይባላል። ማለትም እንግዲህ እና አቡ ሱፊያን መሐመድ ንብረታችንን ሊዘርፍ ደፍጦ ስለደረሰን መንገድ ሰብረን ለማምለጥ እየሞከርን ነው ግን ምናልባት ሊደርስብን ይችላልና ድረሱልን ብለው መልእክት ሲያስተላልፉ አቡ ጀህል እንግዲህ ወዳውኑ ባስቸኳይ ክተት አወጀና ያለ የሌለ ጦሩን አንድ ወንድ ልጅ እንዳይቀር በማለት አውጆ ተንቀሳቀሰ ማለት ነው። ይህ ጊዜ ከመውጣቱ በፊት ጦሩን አሰለፈና ካባ አካባቢ እንደ ባለ ወጎቹ ሀቀኛ ሆኖ ዱዓ ማድረግ ጀመረ እንዲቀናው ማለት ነው። እነዚያ ሙልተዘሙ አካባቢ ቆመና እንግዲህ አላህ መቸም ከዚህ ሰውዬና ከኛ ማንኛው ጠማማ እንደሆነ ታውቃለህ አለ። ማንኛው ደግሞ ዝንድና ቆራጭ እንደሆነ ታውቃለህ። ከኛና ከሱ ጠማማውንና እርጉሙን ወይም ዝንድና ቆራጩን ዛሬ የመጨረሻው ድቀት ላይ አስገባው እባክህ በማለት ተማጸነ። ይህንን እንግዲህ ዱዓ በሚያደርግ ጊዜ ሰራዊቱ ከጀርባ ተሰልፎ አሚን ብሎ ዲኑ የኛ ነው ተብሎ በድንፋታና በእውካታ በሆታ ጉዞ ተጀመረ ማለት ነው። ይህንን እንግዲህ ዱዓ አላህ ስብሓነሁ ወተዓላ እርግጥ ሰምቸዋለሁ ተቀብለዋለሁ፣ እርዳታ ለሀቀኛው ስጥ ለሙብጢሉ ደግሞ ውርደትና ውድቀት ስጠው ብላችሁ ነበር የወጣችሁት እና በጥያቄያችሁ መሰረት ይኸው የምትፈልጉትን ውጤት እየሰጠዋችሁ አንተው ራስህ ለሀቀኛው ስጠው ብለህ ነበርና ለሀቀኛዎቹ ነው የሰጠሁት ቢሉ ተሳሳትኩኝ እንዴ በማለት ቀለደባቸው ማለት ነው። ወኢን ተንተሁ እና በዛሬው ውጤት እናንተ የተሳሳታችሁ መሆናችሁን ተገንዝባችሁ አላህንና ረሱልን ተማደናቀፍ እስልምናን እንግዲህ ተማጥቃት ብትቆጠቡ ፈወኸይሩን ለኩም በዱንያም ሆነ በአኺራ የሚሻላችሁ እንደሚሆን ይሄውና በተግባር አያችሁና አወቃችሁ። ወኢን ተዑዱ አሁንም ግን እስልምናን ለማደናቀፍና ነብዩንና ተከታዮችን ለማጥቃት መልሰን ደግሞ እንንቀሳቀሳለን ብትሉ ነዑድ እናንተን ለማስመጣትና ነብዩን ለማስጠበቅ እኛም እንመለሳለን ከዚህ ትምህርት ልትወስዱ ይገባችኋል አላችሁ። ወለን ቱግኒያ አንኩም ፊአቱኩም ሸይአ የእናንተ ቁጥር መብዛትም ደግሞ ምንም የማይጠቅማችሁ መሆኑን አሳየኋችሁ። እናንተ እንግዲህ በትጥቅም ሆነ በሰው ቁጥር በጣም ልቃችሁና ይላችሁ ነበር የመጣችሁት። ግን የተሰባሰበውና የተከማቸው ኃይላችሁ ምንም ምንም የማይመክት መሆኑን ይኸው እንዳሳየኋችሁ ሁሉ ለወደፊትም አይጠቅማችሁም በማለት ትምህርት ሰጣቸው። ወለው ከሱረት እና የእናንተ ኃይል የበዛውን ያህል ቢበዛ እኔ ለነብዩና ለሙእሚኖች በምሰጣቸው ድጋፍ ይመታል ይንኮታኮታል እንጂ የእናንተ ብዛት የትም አያደርሳችሁም። ወአንላህ መዓል ሙእሚኒን እና አሁን በተግባር እንዳትመሰከረው ሁሉ አላህም እስከመጨረሻው ድረስ አማኞች ባሮቹ ጋራ መሆኑን በእርዳታና በድጋፉ ተረዱና እወቁ በማለት አስጠነቀቃቸው። ያ አዩሃ الذين አመኑ አሁንም እናንተ አማኞች ሆናችሁ ወገኖች አጢዑ الله ورسوله አላህን ከልባችሁ ተገዙና ታዘዙ። ለረሱልም እንደዚሁ በሚፈልጉባችሁ ሁሉ ሰጥለጥ ብላችሁ ታዘዙላቸው። ወላ ተወለው አንሁ እና ከአላህ እና ከረሱል ጧዓ ወደ ኋላ አታፈዝጉ። ወአንቱም ተስማዑን ትእዛዙንና መመሪያውን እየሰማችሁ እንዳልሰማችሁ ሆናችሁ እንዳትወሳለቱ ተጠንቀቁ ይላል። እንግዲህ ሁለቱን ቡድን በየተራ መመሪያ ይሰጠው ገባ ማለት ነው። ለነዛኞቹም አስጠንቀቂያ ለአማኞቹም ደግሞ ይህን ቢልና እድል የሰጠኋችሁ በጧዓና በተቋዋችሁ ሰበብ ነውና ለወደፊትም አላህን ከመገዛትና ለረሱል ከመታዘዝ ወደ ኋላ እንዳትሉ እናንተ አቋማችሁን እስካስተካከላችሁና በመመሪያው እስከተመራችሁ ድረስ ምንጊዜም ከእናንተው ጋር ነኝ ማለት ነው። ወላ ተኩኑ ከለዲነ ቃሉ ሰሚዕና ወሁም ላ የስመዑን እነሱ ከልባቸው ሳይሰሙ ውሸታቸውን ላይ መርላ ሰምተናል እንደሚሉትም አትሁኑ አለ። ሙናፊቆች እንግዲህ ላይ መርላ ዝም ብለው ያዳምጡና ያልሰሙትንና ያላመኑበትን ነገር ሰምተናል ሰምተናል እያሉ እንደሚለፈልፉት ሳይሆን ከልባችሁ ሰምታችሁ የታዘዛችሁትን ነገር ሁሉ ፈጽሙና አከናውኑ በማለት መከራቸው። إِنَّ شَرَّ الدَّوَابِّ عِنْدَ اللَّهِ الصُّمُّ الْبُكْمُ الَّذِينَ لَا يَعْقِلُونَ وَلَوْ عَلِمَ اللَّهُ فِيهِمْ خَيْرًا لَّأَسْمَعَهُمْ وَلَوْ أَسْمَعَهُمْ لَتَوَلَّوْا وَهُم مُّعْرِضُونَ يَا أَيُّهَا الَّذِينَ آمَنُوا اسْتَجِيبُوا لِلَّهِ وَلِلرَّسُولِ إِذَا دَعَاكُمْ لِمَا يُحْيِيكُمْ وَاعْلَمُوا أَنَّ اللَّهَ يَحُولُ بَيْنَ الْمَرْءِ وَقَلْبِهِ وَأَنَّهُ إِلَيْهِ تُحْشَرُونَ وَاتَّقُوا فِتْنَةً لَّا تُصِيبَنَّ الَّذِينَ ظَلَمُوا مِنكُمْ خَاصَّةً واعلموا ان الله شديد العقاب ان شر الدواب عند الله الصم البكم الذين لا يعقلون ما الله زندا نفس كالاچو تنتساطاچوش ሁሉ መጥፎዎችና ክፉዎች ማለት እነዚህ አደንቆሮዎችና ዱዳዎች የሚነገርና የሚመከራቸውን የማያውቁና የማይረዱ የሆኑት ክፍሎች ናቸው በል ይላል። ማለትም እንደነው እንግዲህ አላህ በዚህ ምድር ላይ ብዙ የተለያዩ ፍጥረታቶችን ፈጥሯል። ህይወት ያላቸው ነፍሳት፣ እንስሳት፣ አውሬ አራዊቶች፣ ሰዎች፣ ጅኖች አሉ። ከነዛ ሁሉ መካከል አላህ የጠላውና የረገመው ምንድነው? ሰው ወይም ጅን ሆኖ ያበቃ አቅል ሰጥቶት ያንን አቅሉን በሚገባ ተጠቅሞ አላህ የሚነግረውን ነገር ሰምቶና ያን የተሰጠውን መመሪያ ራሱ ተናግሮ አስተባብሮ በጌታው መመሪያ መሄድ ሲጠበቅበት የምን የተሰጠውን መመሪያ የማይሰማና የማይናገር የማይረዳ የሆነው ሰውዬ ከሌሎቹ ነፍሳትና እንስሳት ሁሉ የበለጠ እርጉምና ጭቡ ነው ይላል ማለት ነው። እና እንግዲህ ሰው የአላህን ፍቃድ ባለማክበሩ ከውሽታው ከአያው ከድንጆሮውና ከከርከሮው የበለጠ መጥፎና እርጉም መሆኑን አረጋገጠበት ማለት ነው። ይሁን ኢላ ከልአንዓም በሩም አበል እንዳለው በሌላው ቦታ ወለው አሊመ ላሁ ፊሂም ኸይረን ለአስማዕሁም እና እነዚህ ሸረደዋብ የተባሉት የልብ ጆሯቸው የማይሰማና እንዲሁም አንደበታቸው ለሀቅ የማይከፈት እውነትን የማይረዱ የሆኑ ሰዎች አላህ የማመን ዝንባሌ መልካም ሁኔታና ስሜት ሊያውቅባቸው ኑሮ ይህንን መመሪያ እንዲሰሙ ያደርጋቸው ነበር። ግን ስሜታቸው መጥፎ ከንቱ መሆኑ ስለሚያውቅ እንዲሰሙትና እንዲረዱት አልፈቀደም ማለት ነው። ወለው አስማሁም እንደዛው ከመሆናቸው ጋር ደግሞ ዝም ብሎ እንዲሰሙ ያደርጋቸው ለተወለው ወሁም ወርዱን በጊዜው ይስሙት እንጂ ትንሽ ቆይተው ወደ አሁኑ የሚያፈገፍጉ ሆነው ወደ ኋላ ይመለሱ ነበር ማለት ነው። እንግዲህ መጀመሪያ ተንኮለኛና ልግመኛ የሆነ ሰው መጀመሪያ የመጣውን መመሪያም አይቀበልም አይረዳም ማለት ነው። ድንገት በአጋጣሚ ከሰማና ከተረዳም ደግሞ ወዳውኑ ያንን ቁም ነገር ትቶና ረስቶት እንደሚሄድ ነው ማለት ነው። ያ አይዩሃ አለዚነ አመኑ እናንተ አማኝ የሆናችሁት ወገኖች ሆይ እስተጂቡ ሊላህ እንደ ሙናፍቆቹ ወይም እንደ ካፊሮቹ ሰምታችሁ እንዳልሰማችሁ ሳትሆኑ የአላህን ጥሪ ከልብ ተቀበሉ። ወሊረሱል ለረሱልም ትእዛዝ እንደዚሁ ተባባሪዎች ሁኑ። አላህ የሚፈልግባችሁን ነገር ፈራኢዳችሁን በብቃት ተወጡ። እንዲሁም ረሱል የሚያዛችሁን ነገር በሚገባ ፈጽሙና አከናውኑ ማለት ነው። ኢዛ ደአኩም አላህም ሆነ መለክተኛው በሚጠራችሁ ጊዜ ሊማ ዩሒይኩም የዘላለማዊ ህይወት ለሚያወርሳችሁ ቁም ነገር ሲጠሯችሁና ሲጋብዟችሁ ወዳውኑ አቤት ነውር ክብር ብላችሁ ተቀበሉ እንጂ አትለቀጡ። ወአለሙ እወቁም አንላህ የሑሉ በይነ አልመርኢ ወቀልቢ አላህ በሰውየውና በልቦናው መካከል የሚጋርድ መሆኑን ማለት መጀመሪያ ለእናንተ የሚጠቅማችሁንና ዘላለማዊ ህይወት የሚያወርሳችሁን ነገር ጌታ ሲነግራችሁና ሲመክራችሁ ለጠጥ ካላችሁ ወዳውኑ ይቀየማችሁና ከዛ በኋላ በልባችሁና በእናንተ መካከል ጣልቃ ገብቶ ኸይሩን እንዳትሰሙና እንዳትረዱ ያደርጋችኋል። ሌሎችም በዚህ አይነት መልክ ነውና የተሳሳቱት ማለት ነው። እንግዲህ አላህ የተጣላው ሰው ሐቁ ነገር ገና ሲሰማው ያንን ነገር ከመቀበል በሱና በስሜቱ መካከል የሆነ መጋረጃ ይጣልበታል ማለት ነው። ህሊናው እያወቀ መካድን ይመርጣል። ወአነሁ ኢለይሂ ቱሕሸሩን በመጨረሻም ደግሞ ወደ እርሱ የምትነሱና የምትመለሱ የምትሰበሰቡ መሆናችሁን አውቃችሁ ከወዲሁ የጌታን ፍቃድ አክብሩ በላቸው ይላል። ወተቁ ተጠንቀቁ ደግሞ ፊትነተን ላ ቱሲበነ ለዚነ ዘለሙ ሚንኩም ኻሳ ከእናንተ መካከል አጥፊዎችና በደለኞች የሆኑትን ግለሰቦች ብቻ ለይታ የማታጠፋ የሆነችውን ፈተና ተጠንቀቋት ይላል። ማለትም እንግዲህ አንዳንድ ወንጀለኛ ከመካከላችሁ በሚሰሩት ጥፋት ሳቢያ አላህ በላ ያመጣባችሁ ይሆናል። ያ በላ በሚመጣ ጊዜ ያ ዱንያ በላ አይለይም እንደሚባለው በዛ በላ ሁላችሁም እንዳትመቱ በመካከላችሁ አንዳንድ ወንጀለኞችና ጥፋተኞች አፍራሽ ተልእኮ ሲያንቀሳቅሱ እናንተ ተው ብላችሁ መከላከል አለባችሁ። መራአ ሚንኩም ሙንከረን ፈሊዩገይር እንደተባለው በሐዲስ አንድ መጥፎ ነገር በአካባቢ ሲያይ ሙእሚን የሆነ ሰው ዝም አይልም። ይሄ ነገር በሁላችንም ላይ በላ ያመጣል፣ አገር ታጠፋላችሁ። ተው ብላችሁ ባለጌዎቻችሁን መቆጣጠር አለባችሁ። ይህን ሳታረጉ ቀርታችሁ ግን እኔ ምን አገባኝ ለራሴ አለስራ እንጂ ካላችሁ ያ መጥፎው ሰውዬ የሚያመጣው ጦስና መዘዝ ለሁላችሁም ይበቃ ይሆናል እና እንዳያጣልፋችሁ ወንጀል በአካባቢ ሲሰራ ያላያችሁ ያልሰማችሁ መስላችሁ ዝም እንዳትሉ። ወአለሙ አንላህ ሸዲዱ ልዒቃብ አላህ ደግሞ በጥፋተኞች ጥፋት ሳቢያ ቅጣተ ብርቱ መሆኑን አውቃችሁ በእነዛ ሰዎች ሰበብ የሚመጣው መዘዝ ለሁላችሁም ከመትረፉ በፊት አውቃችሁና ተጠንቅቃችሁ ወንጀለኞችን ተቆጣጠሯቸው ይላል። وذكروا إذ أنتم قليل مستضعفون في الأرض تخافون أن يتخطفكم الناس فآواكم وأيدكم بنصره ورزقكم من الطيبات لعلكم تشكرون. وذكروا إذ أنتم قليل مستضعفون في الأرض إن أنت تقومون تنسك ذي بسيط بمكة أجر لي بطعن يتناقشون الناس إكت وجه إنجا نبراشتوا هستاو طويلة مجمل أنجرين بجوس الناس الناس إنك ساكتسوا በጣት የሚቆጠሩ ተከታዮች ነበሩ ያሏቸው። ጥላቶቻቸው ግን አገር ምድሩን ሞልተው ነበር። በዛ ጊዜ እናንተ በጣም ጥቂቶችና ጭቁኖች የተናቃችሁ እንደነበራችሁ እስቲ ዘወር ብላችሁ ታሪካችሁን አስታውሱና ዳስሱት ነው የሚለው። ተኻፉን አን የተኸጠፈኩም ናስ በዛ ጊዜ ጥላቶቻችሁ ሌሎቹ ሰዎች በቀላሉ ሊቃረጧችሁና ሊቃለሟችሁ እንደምትፈሩ ነበራችሁ። ያው አላህ አልቀደረው ሆኖ ነው እንጂ አንድ ቀን ቢነሱ በቀላሉ አንድ ባንዲ ተቀራምተው ይጨርሷቸው ነበር ማለት ነው። ፈአዋኩም ግን አላህ Subhanahu Wa Ta'ala የእናንተን ውጤት በቅርብ የምንከባከበው ከመሆኑ የተነሳ ከዛ ከጥላት መካከል ተነስታችሁ ወደ መዲና አገር እንድትሄዱና በመዲና ህዝቦች እንድትደገፉ ወደ እነሱ እንድትጠለሉም አደረጋችሁና አስቻላችሁ። ወአየደኩም ቢነስሪ ከዛ በኋላ ጥላቶቻችሁ ተከታትለው መጥተው ያጠቁ ቢሞክሩ በሱ እርዳታና ድጋፍ አጠናከራችሁ። ወረዘቀኩም ሚነ ጠይባት ጣፋጭ የሆነን ደግሞ ሲሳይም ለገሳችሁ። ማለት ያው ገንዘባችሁን ንብረታችሁን እጥላት ሀገር ትታችሁ ብትመጡም እዚህ ችግር ሊያጠቃችሁ አልቻለም። መጀመሪያ የመዲና ህዝቦች እንዲተባበሯችሁና እንዳቋቁሟችሁ ከዛም በኋላ ደግሞ ጦርነት ሲጀመር በምርኮ ንብረት የበለጠ እንዲተከሙ አደረጋቸው። ያው ሐላል ገንዘብ አድርጎላቸዋልና ከጥላት የሚገኘውን ማለት ነው። ከዛ በፊት የነበሩ ነብያቶች ግን በምርኮ የሚያገኙት ንብረት አይፈቀድላቸውም ነበር። ለመጀመሪያ ጊዜ ለኛ ነብይ ነው የምርኮ ንብረት የተፈቀደው ማለት ነው። እና ለአለኩም ተሽክሩን የን ሁሉ ያደረኩላችሁ ባለውለታ መሆኔን አውቃችሁ እንድታመሰግኑኝ ነውና የን ሁሉ አስተውሱ ባላችሁ ይላል። يا ايها الذين امنوا لا تخونوا الله والرسول وتخونوا اماناتكم انتم تعلمون واعلموا انما اموالكم واولادكم فتنه وان الله عنده اجر عظيم يا ايها الذين امنوا ان تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم يا ايها الذين امنوا ان انتم بجيتاچونا بمبتو يامناچو توجنوچو لا تخونوا الله والرسول الله اننا رسولنا اتكدو بلاچو يلات وتخونوا اماناتكم يتطالباچون ماذرا اتاغوارلو وانتم تعلمون ان انتم اماناتچون ياغوادلاچو موناچون اياوقاچو تتتافصمو بلاچو يلات يهونهبت بذا بقرنتو مكاكل انداندي دكاما يهونو سوچ በየዋህነት ጥላት አንዳንድ መረጃ ሲጠይቃቸው ያመለጣቸው ነበሩ እና በዛ ሰበብ ውድቀት እንዳያመጡ ይህች እንኳን ሳትቀር ያርማታል ማለት ነው። እንግዲህ አንድ ሰው ጥላቱ መካከል በሚያደርገው እንቅስቃሴ ዋናው ወሳኙ የመረጃ ጉዳይ ነው። የጥላቱን እንግዲህ ኃይል መውጫ መረጃውን ካወቀ በቀላሉ ማጥቃት ይቻላልና ማለት ነው። እና ከነሱ መካከል አንዳንድ ሰዎች እንግዲህ እንዴት ነው ሁኔታው ብለው ሲጠይቋቸው እንደ ጉራ እየመሰላቸው የነብዩና የሰሃቦችን አቋምና እንቅስቃሴ የሚናገሩ ነበሩ። እርግጥ ለማጥፋት አስበው ሳይሆን በየዋህነት ባለማወቅ ማለት ነው። ስለዚህ አላህንና ረሱልን ለምን ትከዳላችሁ አለ። ይሄ ፖለቲካዊ ጉዳይ ስለሆነ እንደቀላል የሚታይና የሚታለፍ ስላልሆነ ጥላት አንድ ነገር መረጃ በሚጠይቃችሁ ጊዜ እናንተ ይሄን ነገር አናቅም ብላችሁ ማለፍ ትጀባችሁ እንደገና የገዛ ኃይላችሁን ለማስመጣት የተለያዩ ምስጢሮችን እየነገራችሁ ለምንድነው ምንና መልእክተኛዬን የምትከዱት አለ። ይሄን በማድረጋቸው እንደካዱ ቆጠራቸውና ማለት ነው። ወተሁኑ አማናቲኩም እና የተጣለባችሁን አደራም ታጠፋላችሁና ታጓድላላችሁ። ማንኛውም ሙእሚን የሆነ ሰው በቀጣም ሆነ በተዘዋዋሪ መንገድ ለጥላት መረጃ ወይም ድጋፍ መስጠት የለበትም ተብሏል። ያንን ተላልፋችሁ ለምንድነው ያልሆኑ ነገሮችን ወደ ጥላቶች የምታስተላልፉት አለ። ወአንቱም ተዓለሙን አማናውን ማጥፋት ደግሞ በጥብቅ የሚያስጠይቅ መሆኑን እናንተ የምታውቁ ሆናችሁ እያለ ለምን እንዲህ አይነት ጥፋት ትፈጽማላችሁ በማለት አረማቸው። እና እንግዲህ ይህን ያደረገው አንድ ግለሰብ ነው ይባላል። ግን ያው ከአንድ ነውና የሚጀመረው ማንኛውም ነገር እሱን ያዩ ደግሞ እየተከታተሉ የአይነት ጥፋት እንዳይስፋፋ በሁሉም ስም አወረደው ማስጠንቀቂያውን። አንድ ሰውም ቢሆን የዚህ አይነት አድራጎት አደገኛ አዝማሚያ ነውና እንዳትሰሩ በማለት ሁሉንም አስጠነቀቀና ገሰጣቸው ማለት ነው። ወአለሙ ወቁም አንማ አምዋሉኩም ወአውላዱኩም ፊትና ገንዘቦቻችሁና ልጆቻችሁ ለእናንተ መፈተኛዎች መሆናቸው። የዚህ አይነት መረጃ የሰጠው ሰውዬ ይህንን ሊሰጥ የቻለው ለልጆቹና ለገንዘቡ ምናልባት መተማመኛ ይሆነኝ ዘንድ በሚል ነው ይባላል። ለጥላቶች ዘንድ ቤተሰብ ነበረው ገንዘብም ነበረው። ይህን አይነት መረጃ ሰጣቸው እንደ ውለታ ቆጥረው የኔ ንብረት እዛ አይዘርፉብኝም ቤተሰቦችን አያገላቱብኝም በሚል ስሜት ነበርና ይህን ያደረገው። ወጥሮውንም ልጅና ንብረት እኮ ለፈተና ነው የሚያጋልጠው እና ለነዛ ለልጆችና ለንብረት ብለህ በአጠቃላይ የአላህንና የረሱልን አላማ የሚጎዳ ነገር እንዴት ትሰራለህ ማለቱ ነው። ወአነላህ እንደው አጅሩን አዚም አላህ ደግሞ